به ایمیل voce di roma at onlarossa.info بتلكو يدرسنا እንግዲህ ለእናንተ መልካሙን እየተመኘን ስለዚህቻችሁ ፍጻሜ ድረስ አብራችሁን ልትቆዩ እንጋብዛለን። ኢትዮጵያ ለዘላለም ትኖር። Oh, የምትከታተሉት ለሳን ሮማን ነው። እያዳመጣችሁ ደግሞ ያላችሁትን ኩኩና ቴዲ አፍሮ በቅርብ የለቀቁትን ነጠላ ዜማ ነው። በነገራችን ላይ ቴዲ አፍሮ በሚቀጥለው ተራተ አዲስ አልበሙን ያወጣል ተብሎ ይጠበቃል። ቀኑ በውል ባይታወቅም በዚህ አጋጣሚ ቴዲ አፍሮ ደግሞ በሶማሊላንድ ሞት የተፈረደበትን አንድ ኢትዮጵያዊ ለማስለቀቅ 700 ሺህ ብር ከፈለ አይለናል። እንግዲህ እንዲህ እንዲያ ይያልን ከኛ ጋር እንድትቆዩ እንጋብዛለን። ለሰነሮ ማርችነን መልካምና አስደሳች ዝግጅት እንዲሆንላችሁ እንመኛለን። በመቀጠልም እስቲ በላይ መለሴ ሚስ ማኬ እያለ የሚጫወተውን ጥም ዜማ እንጋብዛችኋለን። በላይ ኖሪነቱ እንግሊዝ ሀገር ነው። እስቲ መልካም ሙዚቃ Natasha Khan but belai kutivere Tasmin gemere demore ko nanne Natasha Khan but belai kutivere Tasmin gemere demore Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Santa, Sant አመን ክየው ኢትዮጵያ 1961 ዓመተ ምህረት ጀምር በአዲስ አበባ ሰማይ ላይ ለጥልቅ አቅላልታ ነበር አንድ የተፈሳጨ መንኩሴ በብስጭት የመንኩስና ቆቦን ከራሱ ላይ የመነጨቀው ከራሱ ላይ የመነጨቀውን የመንኩስና ቀይ አስኬማ በአዲስ አበባ አንብርት አቡነ ጴጥሮስ ሐውልት ግርጌ ወርውሮ ሲጥለው በዛ የሚያልፍ መንገደኛ በትንግርት እየተመለከተው ነበር ባራዳ ጊዮርጊስ ቤተክርስቲያን በታች የሚገኘው መሸታ ቤቶች የተገላመጠ ወርዶ አማርጦ ገባ ሊጠጣ ሲጠጣ ቢያመሽ ሽንቱ ከመጣት በቀር ፍንክቻላለም ነበር አሁንም ብቻውን እየተፈሳጨ ከማንም ጋር ታንታራ ሳይገጥም የጠጣበትን ሸከሬታ ከፍሎ ሲወጣ ምናምንቴ የተወቀጠችውን ቀረጢቱን በጉያው አጥብቆ ይዞ ነበር ወይኔ ዳዲሞስ ይላል በየደቂቃው ካሁን ወዲህ ማን አባ ዳዲሞስ ብሎ እንዳይጠራኝ ማንም እኔ አያሌው በላይ ነኝ አያሌው በላይ ሁን አያሌው በላይ ሁን ነኝ አያሌው ጀግና ነው ጀግና አያሌው እንደ ዝንጀሮ ጭሮ ያደገው ማንም አሁን በኋላ አባ ዳዲሞስ ብሎ እንዳይጠራኝ ማንሽም አባ እንዳትኝ አባሽም ፈልጊ እያለ ወደ አቡነ ጴጥሮስ ሐውልት ተመለሰ ሽንቱ ፊኛውን እንደ ንፍፊት እንደወጠረው ነበር አቡነ ጴጥሮስ ሐውልት ላይ ሽንቱን በረጅሙ እያፎነፎነ አንተ ድንጋይ እሸና አባሃለው ሲሉ በአካባቢው የሚያልፉ ሰዎች መንገታቸውን ገርተው መሳቅ ጀመሩ አንተ ድንጋይ እሸና አባሃለው ይኸው እኔ ግን አለሁ እንቁልልጩ አንተ ድንጋይ ሆነሃል ድንጋይ ሆነህ ቀረ ተው ብልህ ብያል ነበርም አንተ ድንጋይ ክፉ ቀን ማለፊያ ጥበብ አልነገርኩም ነበር አንተ ድንጋይ ሆን ብለህ ነው ሆን ብለህ ክፉ ቀንን በጥበብ ከማለፍ በላይ ጥበብ የለም አንተ ድንጋይ ይህንንም ነገር ይሄ ነበር ይቺ ደሞ ደም መላስ የለመደች ሀገር የምትለወጥ መስሎ ቴዎድሮስን በላች አልተለወጠችም ገብርኤልን በላች አልተለወጠችም ሚኒሊክ ደከመላት አልተለወጠችም ፋሲልን በላች አልተለወጠችም አሉላን በላች አልተለወጠችም አንተንም በላች አልተለወጠችም የበላይን ደም ጠጣች ይኸው አልተረቃችም ስንት ጀግኖች ሞቱላት አልተለወጠችም አልነገርኩም ጴጥሮስ አልነገርኩም አትሰማም ወይኔ ዳዲሞስ ወይኔ አያሌው በላይነ አንተ ብትኖር ኖሮ ይሄኔ አቡነ ዳዲሞስ እባል ነበር የዚች ሀገር ጣፈንታ በእጃችን ይወድቅ ነበር ለውጣት ነበር ግን ሞትክ ተው እያልኩ ሞትክ ጵጵስና ሳትሾመኝ ሞትክ ይኸው እነኚህ ጳጳስ የደጋ እስጢፋኖስ ገዳም የአባ ምነቴ እንኳን ያደርጉኝ ብላቸው ከለከሉኝ አባ ጀንበሩን ሾሙት አንተ ብትኖር ግን ወንበዴዎች ጳጳስ ሆነው አይሾሙም ነበር እኔና አንተ የምናቀው የዚች ሀገር ውድ ሚስጥር በወንበዴዎች እጅ አይገባም ነበር አፈር ብላ አፈርስ በልተሃል አንተ ድንጋይ እሸን አባሃለሁ አንተ ድንጋይ ስልጣን ፈልጌ እንዳይመስልህ አባምኔትነት ስልጣን አለመሆኑን ታውቃለህ ጵጵስናም ተራ ነገር መሆኑን ታውቃለህ ለምን ስልጣኑን ሳትሰጠኝ ሞትክ ለግሌ እንዳልሆነ እያወቅ ለዚች ሀገር ታላቅ ስራ ልሰራ ተስማምተን ከዳኸኝ አንተ ድንጋይ እሸን አባሃለሁ አንተ ድንጋይ ጓደኞችህ ተመችቷቸው በማርተጅስ ሲንሸራሸሩ ይኸው አንተ ድንጋይ ሆነህ ቀረ ድንጋይ እሸን አባሃለሁ እያለ ሲለፈልፍ አንድ ወጣት ድንጋይ አይደለም ድንጋይ አይደለም እያለ በደም ፍላት ዘሎ ግብ ግብ ገጠመው ድንጋይ ነው ሐውልቱ ላይ ሊሸናበት የነበረው እቃውን አራግፎ ወደ ሱሪው ሰገሰገው ድንጋይ ነው ነው ድንጋይ አይደለም እድሜው በግምት ወደ 25 ዓመት የሚጠጋ ወጣት ተንገተገተ ወጣቱን ያውቃል በዛ ወቅት አለ የሚባል ገጣሚ መሆኑን ያውቃል ይህን ወጣት እዛው አቡነ ጴጥሮስ ሐውልት አጠገብ ማስተዋቂያ ሚኒስተር ስብሰባ ሲገባ በጊዜ አይቶት ነበር ወጣቱ ከስብሰባው ሲወጣ ጠብቆ ሐውልቱ ላይ ሽንት መሽናት ከወጣቱ ጋር ግብ ግብ መግጠም ሁሉ ወጥመዱ በትክክል ማጥመዱንና ወጥመዱ በዚያ መያዙን አረጋግጦለት ነበር አንገት ላንገት ተናነቁ በቡጢ ሲቀመሱ ያ ወጣት በትክክል ጸጋዬ ገብረ መድህን መሆኑን እያጤነ ነበር ማስተዋቂያ ሚኒስተር ለተሰብስበው ለነበሩ ሰዎች ገላገሏቸው ወጣቱ ገጣሚ እየተበሳጨ ቤቱ ሲገባ በቅርብ ርቀት ሰውየውን እየተከተለው ነበር ጸጋዬ ለሊቱን አልተኛም ሲጽፍ አደረ ጴጥሮስ ያችን ሰዓት የተሰኘውን ቲያትር በዛች ለሊት ጽፎ እንዳገባደደ በደረቀው ለሊት በሚጽፍበት ቤት በር ተንኳኳ። በሩ እንደተከፈተ ሰውየው ዘውል ብሎ ወደ ውስጥ ገባ። ያኔ ጸጋይ እየተንቀጠቀጠ ነበር። በኋላ ግን ሊያጠቃው እንዳልመጣ ተገነዘበ። እንዲያውም በዛች ለሊት የጻፈውን ቲያትር ረቂቅ አንስቶ ወረቀቶቹን እያተረማመሰ እቆራባለሁ፣ ገና ዓለም ሳታስበው ታከብራለች፣ ብር ወደ ሰግባው እንዳትመልሰው፣ አየህ ይቺ ሀገር ህዝብ አላት ሰው ግን የላትም፣ እንጨት ብቻውን ቆሞ ቤት አይሰራም፣ ማገር ያስፈልጋል፣ ህዝብም ብቻውን አገር አይሆንም፣ አንድነቱን የሚጠብቁ ካስማዎች ያስፈልጉታል። የዚች ሀገር አንድነት ካስማዎች እነ ቴዎድሮስ እነ ሚኒሊክ አሁን የሉም። አንተ እነሱን መሆን አትችልም። ራያቸውን ብትጋራ ግን እነሱን ትተካቸዋለህ። እነሱን ለመተካት ደግሞ ግዴታ የኢትዮጵያ ንጉሠ ነገሥት መሆን አይጠበቅብህ። ንግግሩን አቁሞ ቅንድቡን አይኑ አፋፍ ድረስ አንጠለጠለና ጸጋይን አይነ ውሃውን ጠልቆ መረመረው። ጸጋይ ምንም መልስ አልሰጠውም። በአግራሞት እየተመለከተ ዝም አለው። በምናምንቴ ነገሮች ከተወጠረችው ከረጢቱ ውስጥ አንድ ሰፊ ብራና መጀረጠና ጠረጴዛ ላይ ዘረጋው። የነተበው ጥንታዊ ብራና ገጽ ላይ በቀይ ቀለም የተቀረጸ ካርታ ይታያል። ጽሑፉ በጥንታዊ ግዕዝ ቋንቋ የተጻፈ ነው። የወለል ምንጣፍ የሚያክለው የብራና ገጽ ላይ በጥቁር ቀለም 404 የሚል ቁጥር ከላይኛው ህዳግ ላይ ይታያል። ማልልኝ አለው ጸጋዬ። በኢትዮጵያ አምላክ ማልልኝ አለው እንደገና። መጽሐፍ ቅዱስ ውስጥ በቀይ ቀለም የኢትዮጵያ ካርታ የሳለበትን ገጽ አወጣ። ጸጋዬ እጁን መጽሐፉ ላይ ሳያቅማማ አሳረፈ። ቲያትሩን ስፈ ጨርሰው አለን አለው። ከስልቻው ውስጥ እጁን ልኮ ሌላ ነገር እየበረበረ በግርድፉ ጸጋዬ መለሰለት። ጥሩ፣ ይህ ደግሞ ለቲያትሩ መዝጊያ የገጠምከው ግጥም ነው። ጸጋዬ ለጴጥሮስ ያችን ሰዓት ቲያትር መዝጊያ የጻፈውን የሰቆቃው ጴጥሮስ የሚል ርዕስ የሰጠው ግጥሙን አንስቶ ሰውየው ድምፁን ዘለግ አድርጎ አነበበው። ድምፁም እንደ ሐምሌ ነጎድጓድ አስገምጋሚ ነው። ገጣሚ በሆነ አለ ጸጋዬ በልቡ አነባበቡ ደስ ብሎት። ግጥሙን አንብቦ እንደጨረሰ ግሩም ነው ይበል ነው ጨብጠኝ አለ ሰውየው። በደስታ ሰክሮ ሲጨብጠው መዳፉ አንበሳ የሚሰብር ያህል ጠነከረበት። ጨብጦ ሲነቀንቀው እጁን ለመንቀል የሚታገል መሰለው። አጥብቆ ቢመታው ኖሮ በአንድ ስንዝር ህቅ እንደሚያደርገው አመነ ጸጋዬ። ከዛም ሁሉም ነገር ገባው። ነገር ፈልጎኝ ነው ለካ። መልካም፣ አሁን ነገሩ ተለውጧል ማለት ነው። አንድ ስራ ላዝ ነበር፣ ከባድ ስራ። አሁን ግን በቀላሉ ስራው እንዲህ አድርገናል አለ። በሌላ አጭር ብራና ላይ ያሰፈረውን የቃላት ዝርዝር እያወጣ እነዚህ ቃላት፣ እነዚህ ግጥም እዚህ ውስጥ በታትነህ ደባልቃቸው፣ አዘበራርቀህ ዝራቸው። ለግጥምህ ጉልበት ከመሆናቸውም በላይ እኔም ከእንግዲህ ይህንን ከረጢት ይዤ አልንከራተትም። በል ዝራቸው። ጸጋዬ የተሰጡትን ቃላት በጻፈው ግጥም ውስጥ በታትኖ ዘራቸው። ቃላቱ 48 ናቸው። ሰውየው ባድናቆት እንደገና ጨበጠው። 48ቱ ቃላት የተዘሩበትንም ግጥም የተመለከተ በሌላ ወረቀት ላይ አንድ ጉጥ ያለ መስቀል መሳል ጀመረ። በመስቀሉ ላይም አያሌ ቁጥሮችና አንዳንድ ከባባድ ቃላቶችን ከቀረጸበት በኋላ ሰቆቃው ጴጥሮስ የሚለውን ምስጢራዊ ግጥም በብራና ወረቀት ላይ ከከረጢቱ ባወጣው መቃብርና ቀለም ቀዳው። በብራናው ላይ ገልብጦ ከጨረሰ በኋላ ድምፁን ከፍ አድርጎ እንደገና አነበበው በሚያስገመግም ድምፅ። አይ ምን ነው መብርሃን ኢትዮጵያን የጨከንሽባት፣ ምን ነው ቀኝሽን ረሳሻት፣ እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባት፣ ልቦሻሽን ታዞሪባት፣ ፈተናዋን ሰቀቀኗን ጣሯን ይበቃል ሳትያት፣ አላንቺ እኮ ማንም የላት። አውሮጳ እንደሁ ትናጋዋን በፋሽስታዊ ነቀርሳ ታርሳ ተምሳ በስብሳ፣ ሂትለራዊ እባጭ ጫንቃዋን እንደ ኮረብታ ተጭኗት፣ ቀና ብላ እውነት እንዳታይ አንገቷን ቁልቁል ጠምዝዟት፣ ነፍሷን ድጦ ያስበረከካት ስልጡን ብኩን መጻጉዕ ናት። እና ፈርቼ እንዳልባክን ሲርቀኝ የኃይልሽ ውጋጋን፣ አንቺ ካጠገቤ አትራቂ በርታ በይኝም ብርሃኔ ቃል ኪዳኔን እንዳልረሳት እንዳልዘነጋት ኢትዮጵያን አሁን ብቻዬን ነኝ ፈራው እሸሸግበት ጥግ አጣሁ መጸናበት ልብ አጣሁ ማማ ኢትዮጵያን መንፈሴ ተፈትቶ እንዳይከዳት ይሰጋሁ አዋጅ የምስራች ብዬ የትብት ምግቤን ገድፌ ከናቴ ማህፀን አልፌ በኢትዮጵያ ማህፀን አርፌ ካፈሯ አጥንቴን ቀፍፌ ደሜን ከደሟ አጠንፍፌ ከወዟ ወዟን ቀፍፌ በሕፃን እግሬ ድኬባት በህልም አቅናፌ ከንፌ እረኝነቴን በሰብሏ በምድሯ ላባ አሳልፌ ከጫጩትና ከጥጃ ከግልገል ጋር ተቃቅፌ በጋው የእረኛ አደባባይ ክረምት እንደ ወዙ ፍሳሽ በገጠር የደመና ዳስ በገደል ሸለቆ አዳራሽ ከቆቅና ከሚዳቋ ከጅግራ ጠረን ስተሻሽ በወንዝ አፋፍ ሐረግ ዝላይ መወርወር መንጠልጠል ጢሎሽ ከፍልፈል ጋር ሩጫ ስገጥም ከቀበሮ ድብብቆሽ ከናዳ ጫፍ ሳር አጨዳ ለግት ላሜ ትንሽ ግጦሽ ለጥጃዬ የሌት ግርዶሽ ለጥማድ በሬዎቼ ራት ለማታቸው ትንሽ ድርቆሽ ለግልገሌ ካውሬ ከለል እማሳው ስር ጎጆ መትከል ለፀሐይ የሾላ ጠለል ለዝናብ የገሳ ጠለል ውሎ የንብ ቀፎ ማሰስ የአበባ እንቡጥ ሲፈነዳ የግጦሽ ሳር ሲለመልም ሲሰማሩ ሰደድ ሜዳ አዝመራው ጣል ከንበል ሲል ከብቱ ለሆራ ሲነዳ ፈረስ ግልቢያ ሲሸመጥጥ ከወፎች ዜማ ስቀዳ ልቤ በንፋስ ተንሳፎ በዋሽንት ዋይታ ሲከዳ ያቺን ነው ኢትዮጵያ የመላት መብራን ረሳሻት ያቺን የልጅነት ምስራች የሕፃንነት ብስራት የሳቅ የፍንደቃ ዘመን የምኞት የተስፋ ብጻት ያቺን የልጅነት እናት አዛኝቱ እንዴት ብለሽ ጥርስቶሽሽን ትነክሽባት ስሜን በስምሽ ሰይሜ ባገልግሎትሽ ሰው አትት ከዜማ ቤት ቅኔ ቤት ከድጓ ቤት መጻሕፍት ካንቺ ተቆራኝታ እድሌ ካንቺ ተቆራኝታ ነፍሴ ከቀፈፋ ደጀ ሰላም ከቤተ ልሔም ቅዳሴ አኮ ቀዶ ቀፎ ዳባ ለብሶ ቅኔ ዘርፎ ግስ ገሶ መቅደስ አጥኖ ማህሌት ቆሞ በልብሰ ተክህኖ አጊጦ በብር አክሊል ተሸልሞ መብርሃኔ አንቺ ጽላት ነፍሴ ላይ በሳት ታትሞ የመናኒው የአባ ተድላ ሬድ ሆኜ አብሮኝ ታድሞ ሕይወቴ እምነትሽን ጸንሶ ሥጋ ፈቃዴ ተድሶ ለሕንጻሽ መዲና ቆሞ ለክብርሽ ድባብ ምሰሶ ስሜን በስምሽ ሰይሜ ሆነሽኝ የእምነቴ ፋኖስ ለዋዜማሽ ግሸን ማርያም ለክብርሽ ደብረ ሊባኖስ ስሮጥ በወንበሩ አኖርሽኝ በአንበሳው በቅዱስ ማርቆስ ታዲያን ዛሬ ኢትዮጵያ ስትወድቅ ከምትሰጭኝ ለፍርሃት ጦስ ምነው በረኝነት ዕድሜ አይኔን በጓጎጣት የሎስ የጋኔል ጥምብ አንሳ ከንፎ ወርዶ በጭለማ በርኖስ ባክሽ መብርሃን ይብቃሽ ባክሽ ምስለ ፍቁር ወልዳ ጽናት ስጭኝ እንድካፈል እናቴን ኢትዮጵያን ፍዳ ከነከሳት መርዝ እንድቀምስ ከነደደችበት እቶን የእሷን ሞት እኔ እንድሞታት ገላዋ ገላዬ እንዲሆን አዎን ብቻዬን ነኝ ፈራሁ መጸናበት ልብ አጣሁ ሸሸግበት ጥግ አጣሁ ሕፃን ሆኜ የእርግብ ጫጩት አንዳንዴ ራብ ሲያዳክማት ችጋሪ ከጎጆዋ ገፍቶ ዛፉ ግርጌ ሲጥላት እናቷ በራ ደርሳላት በአክናፏ ሙቀት ታቅፋት እፍ እያለች ግንባራዋ ላይ ሕይወት ስትነፍስባት ወዲያው ነፍስ ትዘራለች ሽር ብር ትር እያለች ባክሽ አንቺም አትራቂብኝ መብርሃን እናቴ ትንፋሽሽን እፍ በይብኝ ጽናትሽን እፈበይብኝ ወይም እቺን የሞት ጽዋ ጥላዋ ነፍሴን ካፈናት እንዳልጠጣት አሳልፊያት መራራ ክንፏን ገንጥለሽ ቀጠሮ ቃሏን ግደፊያት አለዚያም ጽናትሽን ስጭኝ ልጠጣው ኪዳነ ውሉን የኔ ፈቃድ እምነትሽ ነው ያንቺ ፈቃድ ብቻ ይሆን እንደ ጳውሎስ እንድጸና በፍርሃት እንዳልታሰር በውስጤ ከሚታገለኝ በስጋውሬ እንዳልታወር ለየለቱ ሞት እንዳልሰንፍ የኪዳኔ ቃል እንዳይነጥፍ ቃልሽ በህሊናዬ ዲብ ኃይልሽ በኋሴ ይረፍ ፍርሃት ቢያረብብብኝም አንቺ ካልሽኝ አልሰጋም ኩርትም ብዬ የችልበት ይሸሸግበት አይጠፋም የግማደ መስቀሌን ጉጥ እታገስበት አላጣም አለዚያም አብቻዬን ነኝ ኢትዮጵያም ያላንቺ የላት አንቺ አጽኚኝ እንድጸናላት አስርጪብኝ የእምነት ቀንጃ ለስጋቴ አጣማጅ አቻ ለጭንቀቴ መቀነቻ አዎን ብቻዬን ነኝ ፈራሁ ሸሸግበት ጥግ አጣሁ ምጽናበት ልብ አጣሁ 1961 ቀበና ግሩም አንድ ግሩም ስነ ግጥም ግሩም ነው እሳት ይላስ ግጥም እሳት ይላስ ክልጅ ጸጋይን ግንባር ግጥም አድርጎ ሳመው ማስተንቀቂያ አለው ከዚህ ግጥም ላይ አንድም ቃል አንድም ነጥብ እንዳይለወጥ ይህ ሚስጥር ነው ከዚህ ግጥም ውስጥ አንድ ቃል ብታወጣ ከሀገር ጋር ያለው ወዳጅነት ይጎድፋል ለመሆኑ ታሳተመዋል እንዳምላክ ፍቃድ አለው ጸጋይ እንግዲያውስ እንደነገርኩ አንድም ቃል እንዳይለወጥ አንድ ቀን ይህ ግጥም ትኩር ብሎ አይቶት በብራና ላይ የጻፈው የሰቆቃው ጴጥሮስ ቅጂ ከቀረጥቱ ውስጥ ቋጥሮ ሲወጣ ነክቶ ወፎች እየዘመሩ ነበር ጸጋይ አፉን ከፍቶ ቀረ እየሮጠ ተከትሎ ስም ማን ነው ዳግመኛ ላገኘ ፈልጋለሁ ሲል ትንፋሹን ቁጥር ቁጥር ያለ ጠየቀው ሰውየውም እርምጃውን ገቶ ወደ ኋላ ዞሮ የፈለከውን ብለህ ልጠራኝ ትችላለህ እኔና አንተ ካሁን በኋላ የምንገናኘው የግጥሙ መጽሐፍ ሲታተም ብቻ ነው ደና አሁን እርምጃውን ቀጠለ ጸጋይም ባይኑ ሸኘው ይህ ከሆነ ከአምስት ዓመታት በኋላ በ1966 ዓመተ ምህረት ጸጋዬ ገብረ መድኅን እሳት ወይም አበባ የሚለውን የግጥም መጽሐፍ ታትሞ እሳት ወይም አበባ ለህትመት ብርሃነ ሰላም ማተሚያ ቤት በገባበት ዕለት ከሰዓት በኋላ ማተሚያ ቤት ውስጥ አንድ መነኩሴ ታይተው ነበር። መነኩሴውም ካሜራ ክፍል የገቡት ሰቆቃው ጴጥሮስ የሚለውን ግጥም በዛ ጥራዝ ውስጥ መካተቱን ቃሉም አለመለወጡን አረጋግጠው ለመውጣት ቢሆንም ወደ ማተሚያ ቤት ሲገቡ ግን ለህትመት የተዘጋጀ ኦክሳፎርስ የሚል ርዕስ ያለው መጽሐፍ ይዘው ነው። ስለዚህ መጽሐፍ የህትመት ጉዳይ ለመነጋገር በሚል ሰበብ ነበር። ኦክሳፎርስ የሚባል መጽሐፍ ግን እስካሁን ድረስ ታትሞም ለንባብም አልበቃም። ይህ ከሆነ ከብዙ ዓመታት በኋላ ሎሬት ጸጋዬ ገብረ መድኅን በራሱ ድምፅ አንብቦ አብረን ዝም እንበል በሚል ርዕስ ባሳተመው ግጥም ሲዲ ካሴት መግቢያ ላይ ሰቆቃው ጴጥሮስ የጻፈበትን ምክንያት እንዲህ ብሎ ሲያብራራ ተደመጠ። ግጥም ወይም ድርሰት ልክ እንደ አንድ ሰው የራሱ ህይወት የራሱን ህይወት ኖሮ የራሱን ሞት ይሞታል ይባላል። ሰቆቃው ጴጥሮስ የጴጥሮስ ያቺን ሰዓት መዝጊያ የታሪካዊ ጀግናው የመጨረሻ ቃል ነው። የመጨረሻውን ቃል ለጀግናው ተውለት ይላሉ ጥንታውያን የታሪካዊ ቲያትሮች ጻፍት እነ ኤከራን የፍራት እነ ዩሮፒዲስ። አቡነ ጴጥሮስ ለሊቱን በግራዚያኒ እና በባንዶች አሽከሮቹ አኮርባሽ በገነተ ልዑል ጉድጓድ ቤት ውስጥ ሲገረፍ ሲመረመር ኢትዮጵያን ከርተህ በሙሶሊኒ እመን ተብሎ ሲተለተል አድሮ በማግስቱ ጠዋት ሰኔ 21 1931 ዓመተ ምህረት በአደባባይ በጥይት ተደበደበ። በግራዚያኒ ትእዛዝ ሩምታ ተኩሰው ጭንቅላቱን በጥይት የተቀጠቁት ጣሊያን ያሰለጠናቸው የሰሜን ባንዶች ወንድሞቻችን ናቸው። ጴጥሮስም እንኳንና ህዝቡ ምድሪቱ ጭምር ለፋሽስት እንዳትገዛ አውግዞ ሞተ። በልጅነቴ በአምቦ ከተማ ለመጀመሪያው ጊዜ በ15 ዓመቴ ክብር ዘበኛ ካዴት ልገባ ጠፍቼ ስመጣ አዲስ አበባ እምብርት መዳረሻ አቡነ ጴጥሮስ ሐውልት ከትሬን ታኳትሮ ወርጄ አባቴ ስለ አቡነ ጴጥሮስ የረኝነት እድሜና የጀግንነት ጀብድ በከፍተኛ አድናቆት ያጫውቱኝ የነበረው ትዝ ብሎኝ ሐውልቱ ስር ቆሜ ቀረሁ። ይህ በሆነ ከአስር ዓመት በኋላ አለቃችን የማስታወቂያ ሚኒስትሩ ክቡር ደጃዝማች ግርማቸው ተክለሐዋርያት ማስታወቂያ ሚኒስቴር እዚያው አቡነ ጴጥሮስ ሐውልት አጠገብ ስብሰባ ጠርተውን ቢሮአቸው አምሽተን ስንወጣ ከምሽቱ አንድ ሰዓት ተኩል ላይ አንድ ሞቅ ያለው የተበሳጨ ጀብራሬ አቡነ ጴጥሮስ ሐውልት ላይ ሽንቱን እየሸና አንድ ድንጋይ ጓደኞች ተመችቷቸው በማርቸዲስ ሲንሸራሸሩ የያንተ ድንጋይ ሆነ ቀረህ ድንጋይ ሸናባሃለሁ ሲል በልጅነት ደምፍላት ዘልየ ከጀብራሪው ጋር ግብ ግብ ገጠምኩ። ድንጋይ አይደለም ድንጋይ ነው በሚል በውጥም ተቃመስን። ከስብሰባው የተበተኑ ሰራተኞች ገላገኑንና የተበሳጨው ቤት ገባ። ለሊቱን አልተኛውም። ጴጥሮስ ሕያው ነው ለማለት ጴጥሮስ ድንጋይ አይደለም ለማለት ይመስለኛል ጴጥሮስ ያቺን ሰዓትን ስጭራደርኩ። እንዳልኩት ይህ ስነግጥም የታሪካዊ ጀግናው የመጨረሻው ቃል ነው። ይህ የራሱ የሎሬት ጸጋዬ ገብረመድህን የምስክርነት ቃል ነው። ይህ ንግግርም ብዙ ኢትዮጵያውያን አዳምጠውታል። ሎሬት መጽሐፉን ያነበበም ያላነበበም ያደንቁታል። ነገር ግን ስለ ሎሬት ጸጋዬ ገብረመድህን እንጂ በዚህ ግጥም ውስጥ ጀብራሪ ተብሎ ስለተጠቀሰው ሀያል ሰው የሚያውቅ ማንም የለም። በሎሬት ንግግር ውስጥ ግን አንድ ነገር ለመገንዘብ ይቻላል። ሞቅ ያለው የተበሳጨ ጀብራሬ በሚል በማያሻማና ብዙ ጥያቄ በሚቆሰቁስ ገለጻ አለ። ሞቅ ያለው ደግሞ የተበሳጨ ደግሞ ጀብራሬ ደግሞ በቡጥ የሚያቀምስ ደግሞ ግብ ግብ ተጋጥሞት የማይወድቅ ደግሞ በንግግር ውስጥ መረዳት እንደሚቻለው ስለ አቡነ ጴጥሮስ ብዙ የሚያውቅ የሚመስል ደግሞ በራስ መተማመን የተሞላ ድንጋይ ብሎ የሚሳደብ ደግሞ ስንት ቦታ ባዶውን ተቀምጦ ሐውልት ላይ የሚሸና ሆኖም ቆብጣዩ መነኩሴ ዳዲሞስ ጀብራራው ባይኖር ኖሮ አቡነ ጴጥሮስ ሐውልት ላይ ሽንቱን ባልሸና አቡነ ጴጥሮስ ሐውልት ላይ ሽንቱን ባይሸና ጴጥሮስ ያቺን ሰዓት የመሰለ ቲያትር ባልተጻፈ ሰቆቃው ጴጥሮስ ባልተገጠመ አንድም ቃል ሳይጨምርበት አንድም ቃል ሳይቀንስበት የታተመው በጣፋጭነቱ ላለፉት ብዙ ዓመታት ሲቆመቆም የኖረው ሰቆቃው ጴጥሮስ ግጥም ባለ 105 ስንኝ ነው። ቃላቱም 497 ናቸው። ሎሬትን ጨምሮ 48ቱን ቃላት ያጨቁት ምስጢሮችን ለመፍታት የቻለ ግን እስካሁን አልተገኘም። ስትከታተሉት የነበረውን ዶርቴጋ ዳ ተብሎ ስለ ጸጋዬ ገብረመድህን ከተጻፈው የተቀነጨበውን በይስማክ ወርቁ ከተጻፈው የተወሰደ ነበር። Radio Honda Honda Sinsapan Honda Honda Honda Honda Honda Sotal Shaal Shaal Shaal Ethiopia Ethiopia Lezalana Lezalana Lezalana There is much hospitality and a peace of mind. It's a good time. Free girls, some boys, every day you can mean it. The colors of their brown, black and white. It's a good time. It's a good time. The east of Africa. እየተከታተላችሁ ያላችሁት ልሳን ሮማ የአማርኛና የጣሊያንኛ ክፍለ ጊዜ ነው። እንግዲህ በመቀጠል ወደ ጣሊያንኛው ዝግጅታችን እናመራለን። እንግዲህ ከዝግጅቶቻችን ጋር መልካም ቆይታ እንደምንላችሁ ማመን ነው። መልካም ቆይታ ከዝግጅቶቻችን ጋር Bene, benvenuti all'ascolto, come ogni domenica, di Lessana Roma, la voce di Roma, è il programma curato dalla comunità etiopica. E scuso insomma per il fatto che la settimana scorsa non siamo potuti andare in onda con questa rubrica, perché insomma gli ospiti che avevamo ovviamente era importante sentirli e quindi dargli spazio, per cui il programma è stato leggermente cambiato. Oggi però riprendiamo questa rubrica che si chiama La metà della storia che non è stata mai raccontata, e argomento anche delle prossime puntate sarà proprio quella storia dell'emancipazione dei popoli africani, dei movimenti panafricanisti, di tutta insomma la situazione della diaspora africana, e ovviamente considerando la storia partendo dall'ultimo secolo e il ruolo importante che ebbe l'Etiopia proprio in questa fase storica, per cui cogliamo anche l'occasione, per cui diciamo che il 2 novembre, data italiana, ricorre l'anniversario dell'incoronazione dell'imperatore d'Etiopia, dell'ultimo imperatore d'Etiopia, Haile Selassie I, al quale insomma tutti noi etiopi in qualche modo siamo grati, perché insomma per quanto riguarda possiamo dire semplicemente che era un uomo abbastanza avanti anche per il popolo etiope, per tutto quello che insomma è scaturito dalla sua mente, dalle sue azioni per quanto riguarda appunto l'ultimo secolo della storia africana. E ovviamente ci ricolleghiamo rendendo insomma innanzitutto omaggio e augurando ancora una volta buon compleanno al nostro imperatore, al nostro sovrano Haile Selassie I. E quindi dicevo insomma cominceremo proprio con il ruolo importante che ha avuto proprio questo il regno governato dall'imperatore Haile Selassie, dal quale appunto sono scaturiti poi tutti questi benefici non solo per il popolo etiope, ma per tutta l'Africa e per tutti i popoli che all'Africa si rifacevano di ogni parte del mondo, della diaspora portata in schiavitù in tutta insomma in tutto il continente americano, insomma sappiamo bene come sono andati i fatti, grazie anche insomma a tanti fratelli che attraverso la musica, mi riferisco a Bob Marley, ce ne hanno parlato e hanno reso di dominio pubblico tutta questa situazione. Bene, dunque oggi proprio per rendere omaggio al nostro sovrano ci intratterremo proprio con un discorso che è stato pronunciato dal dottor Belai Abdeyesus nel 93, in cui insomma fa riferimento proprio diciamo dopo diversi anni in cui insomma sappiamo tutta la storia recente, il nostro sovrano è stato deposto da forze ovviamente anche che avevano l'appoggio esterno e avevano fini esterni certamente al, al benessere dell'Etiopia e degli etiopi. Quindi mettiamo senz'altro in evidenza da questo discorso del dottor Belai Abdeyesus un po' il resoconto e la memoria storica di quello che è stato il lungo regno del nostro sovrano. Iniziamo quindi. Il re dei re Haile Selassie I è senza alcun dubbio il più grande statista del mondo in questo secolo, un leader nato troppo presto, sempre avanti per la sua epoca, più sfortunatamente forse molto più avanti del suo stesso popolo. E credo che giungerà il momento in cui il suo popolo, è già giunto potremmo dire, lo onorerà come faranno altri in Africa e anche nel resto del mondo. Sono certo che egli avrà presto il posto che gli spetta di diritto nei cuori ma anche nelle menti delle future generazioni di etiopi ed africani. Denominato un tempo proprio dalle nazioni africane il padre dell'Africa, probabilmente il continente, e aggiunge il dottore, io stesso potremo aggiungere che il mondo non vedrà un uomo della sua natura per molti anni e secoli a venire. Signore e signori, Liji Tafari Makonnen nacque il 16 del mese di Amle 1884, che poi corrisponde al nostro 23 luglio 1892, nell'anno di San Giovanni, come tradizione etiopica attribuire ogni anno a uno degli evangelisti. Nacque quindi presso il piccolo villaggio di Yars Goro, non lontano da Harar, il luogo del quale poi suo padre, il benvoluto da tutta la popolazione del luogo, Ras Makonnen, era governatore proprio durante il regno dell'imperatore Menelik II. E l'autore qui aggiunge una chiosa, dice: potrei aggiungere che mio padre nacque egli stesso a Yars Goro e suo padre a sua volta era un membro del governatorato di Ras Makonnen ad Harar. E quindi l'autore continua dicendo: lasciatemi ricordare ciò che il suo amato padre Ras Makonnen disse a suo riguardo in questa importantissima occasione. Ci riferiamo riguardo al suo figliolo, il futuro imperatore d'Etiopia. Tutti voi siete il mio popolo che ho cresciuto e che amo. Di conseguenza vi affido con Dio mio figlio Teferi. Il suo destino è nelle mani del Creatore, ma lo raccomando a voi affinché non gli portiate mai rancore. E quando gli ufficiali e le truppe udirono questo toccante discorso, iniziarono a versare lacrime, ritenendo le parole del loro Signore come un'occasione da Dio, e cioè come se fosse giunto il tempo per essere separati dalla sua morte. Pare che questo discorso sia rimasto poi la stella che guidò la vita del giovane principe negli anni successivi. Seguono poi alcuni punti di riferimento che vorremmo sottolineare proprio della sua vita. Nel 1910, all'età di 18 anni, già il Decamac, allora Teferi, venne nominato governatore già della provincia dell'Harar, la più amata da suo padre, e dopo la morte, questo avvenne dopo la morte del suo fratellastro maggiore, il Decamac, Hilma. Poi ricordiamo che il 23 di Amle 1903, che corrisponde al 31 luglio del 1911, si unì in nozze con Weizero Menen, la futura imperatrice Menen, che era nipote del re Michel del Wollo, che vanta, proprio questo re del Wollo, una discendenza diretta addirittura proprio dal profeta Muhammad. È importante, questa è un'altra insomma nota, una chiosa dell'autore, dice che è importante ricordare che l'imperatore attuale, anche se noi possiamo dire che diciamo l'autore, il dottor Belai, utilizza il titolo di imperatore simbolicamente per indicare l'attuale discendente al trono, che in effetti però non è mai diciamo entrato in carica. E quindi dicevamo che l'attuale, insomma, designato al trono, che è in esilio a Londra, vanta la discendenza proprio sia dal profeta Muhammad, come abbiamo detto, che da Haile Selassie si chiama così il nome, può vantare di discendere sia quindi da Salomone che da Muhammad, e cioè quindi le due grandi guide religiose dell'Africa, anche del Medio Oriente, quindi i punti centrali di temi religiosi nella Bibbia e anche nel Corano, ovviamente. Quindi è importantissima questa cosa. Diciamo che da questa unione proprio del matrimonio tra l'imperatore delle Selasie con l'imperatrice Mene, in un certo senso, almeno attraverso l'Etiopia, vengono unite proprio queste due grandissime fedi monoteistiche, proprio diciamo fisicamente, proprio carnalmente, insomma, con legami di sangue che poi ovviamente, insomma, riguardano i loro discendenti, come abbiamo già detto. Poi ricordiamo, nel 1916 egli fu nominato reggente dell'imperatrice allora regnante, l'imperatrice Zaudito, e venne incoronato, come abbiamo ricordato, il 2 novembre del 1930 con il titolo di re dei re e quindi reggente dell'Etiopia. All'età poi di 30 anni, e siamo nel 1914, anno etiopico, che corrisponde al nostro 7 agosto del 22, insomma, anno che ricordiamo per un'altra questione, insomma, anche per fare, è utile questo ricordo per fare il paragone, insomma, con i due tipi di civiltà che poi abbiamo visto ebbero uno scontro, non certo per colpa dell'Etiopia. Quindi diciamo che appunto all'età di 30 anni, nel 22, l'imperatore proprio si impegnò, ancora era reggente, per l'ammissione dell'Etiopia proprio alla Lega delle Nazioni. Poi nel 31, 16 luglio, che è nostra data, che corrisponde all'anno del 1923, data etiopica, venne per la prima volta firmata la prima Costituzione etiopica e promulgato tale decreto. Allo stesso tempo, diciamo che il primo Parlamento in Etiopia entrò in funzione. Fu questo quindi il primo inizio della moderna, quella che diciamo può essere considerata la moderna democrazia in Etiopia. E quindi per tale questioni poi moderne istituzioni democratiche vennero instaurate in Africa. È opportuno ricordare che a quasi 80 anni da quel giorno l'Etiopia ha tentato le sue settime elezioni nel 92, stiamo parlando di quella data, e spero, dice l'autore, che fra 80 anni a partire da oggi avremo storie migliori da narrare riguardo al ruolo della democrazia in Etiopia, sebbene la testimonianza del 92 noi la confermiamo come, insomma, auspicio anche attuale, attualissimo anche oggi. Quindi poi arriviamo al 1934, a dicembre, quando gli italiani organizzarono un incidente in un luogo di frontiera chiamato Walwal, nel mese di Hedar etiopico, e quindi che corrisponde al dicembre del 34, anno europeo, che divenne poi il principio di la causa, insomma, bellica secondo l'Italia per scatenare una guerra. E quindi ricordiamo anche l'infame battaglia di Maucheu con l'uso dei gas e tutto il resto, insomma, che abbiamo più volte argomentato da questi microfoni. Poi comunque il 30 aprile del 36 il re dei re fu costretto, ovviamente contro la sua volontà, a recarsi in esilio, dapprima a Gerusalemme, dunque a Londra, dove si insediò temporaneamente nella dimora di Fairfield House, nel luogo chiamato Bath, dove sino ad oggi alcuni degli anziani in questa casa ricordano il re dei re con grande affetto e ammirazione. Dopo due mesi a Londra viaggiò alla volta di Ginevra, dove parlò alla Società delle Nazioni. Questo avvenne il 30 giugno del 36, e vi prego di permettermi di citare alcune delle sue famose parole. Così disse l'imperatore in quell'occasione: «Ho incessantemente manifestato con chiarezza, già da lungo tempo, che non stavo desiderando di fare la guerra, che mi era invece imposta, che stavo combattendo esclusivamente per preservare la libertà del mio popolo e l'integrità territoriale dell'Etiopia, perché non venisse scalfita. Stavo inoltre difendendo in questa guerra la causa di tutte le piccole nazioni che confinano con gli stati potenti, affinché questi ultimi non siano in grado di impossessarsi degli altrui territori mediante appunto la forza. L'Etiopia necessiterebbe forse oggi di un discorso dello stesso genere, che venisse quindi pronunciato in suo favore davanti alle Nazioni Unite nel momento in cui è smembrata da conflitti interetnici, circa 56 anni dopo queste famose parole di Ginevra, diciamo noi. Il problema reale è il seguente: troverà l'Etiopia un altro uomo della statura e del carisma di Sua Maestà l'imperatore Haile Selassie I, che presenterà il suo caso con una tale eloquenza? Possiamo semplicemente dire che il tempo stesso ce ne darà poi risposta. Diciamo, continuando l'excursus sulle tappe fondamentali, insomma, alcune almeno, per quanto riguarda la sua vita politica, diciamo che egli militò poi attivamente per la libertà del suo paese e più tardi si associò alle potenze alleate per sconfiggere l'avversario, il fascismo e il nazismo, come sappiamo, e quindi recuperare la propria nazione. Anche dopo 17 anni di caos e distruzione, qui l'autore si riferisce al caos che fu opera della dittatura del Derg, che successe poi al regno di Sua Maestà Haile Selassie I e che inflisse l'Etiopia sino ai principi degli anni 90, gravi, insomma, in una situazione veramente di sterminio, quasi, insomma, di genocidio della sua popolazione. Resta oggi ovunque la testimonianza di quella che invece fu l'unica istituzione, e cioè il governo proprio legittimo dell'imperatore Haile Selassie I, e quindi l'unica soluzione ancora attuabile nel paese. La ben riuscita e moderna, per esempio, l'Ethiopian Airlines, l'università che allora si chiamava Haile Selassie I, le forze armate etiopiche, le forze navali ed aeree, che oggi sono state distrutte sia da Mengistu che dalle forze attuali al governo, e quasi tutte le istituzioni agricole, sanitarie e industriali, per menzionarne alcune, sono proprio una testimonianza degli sforzi di Sua Maestà per riedificare la sua nazione proprio dopo la liberazione dal fascismo. Negli anni 60 poi Sua Maestà Imperiale supportò personalmente, come aveva già fatto negli ultimi 40 anni, anche per l'indipendenza di Israele, la maggior parte dei fronti di liberazione in Africa nell'ottenere proprio la propria indipendenza dal colonialismo. Forse più di chiunque altro egli verrà ricordato appunto come il padre dell'Africa, che trasformò il continente nel suo stadio moderno postcoloniale con la sua fondazione, con la fondazione proprio dell'infrastruttura OUA, Organizzazione dell'Unità Africana. Offrì quindi i territori e gli edifici anche per le sedi dell'OUA, della Commissione Economica per l'Africa ed altre organizzazioni internazionali dell'ONU o associate. E questo forse è uno dei campi in cui egli si dimostrò quindi nato troppo presto per l'Africa e specialmente per il suo popolo. Credo sinceramente che sia giunta l'epoca, dice l'autore, in cui la storia stia ricollocando Sua Maestà Imperiale nel posto che gli spetta, quello che occupa nei cuori e nelle menti del suo popolo, ma anche della gente africana e del mondo intero. Realmente egli fu uno statista internazionale, il cui impatto non sarà mai eguagliato da nessuno per lungo tempo a venire. È ironico, diciamo noi, che l'Etiopia sia oggi attivamente divisa su linee etniche e religiose contro i propri desideri della sua stessa popolazione da alcuni elementi fuorvianti e, diciamo anche noi, di ristrette vedute in questo periodo sempre, insomma, che possiamo considerare di transizione. L'Etiopia di Sua Maestà Haile Selassie I tentò di edificare un'unità africana armoniosa, e l'unità e l'integrità territoriale dell'Etiopia non vennero mai messe in dubbio, per non parlare di quelle dell'Africa. I figli attuali degli etiopi in questo governo di transizione avranno un sacco di risposte da dare qualora l'odierna onda di illegalità e anarchia si protragga nella regione. Questa divisione apparente tra famiglie e comunità è ovviamente, noi diciamo, artificiale. È sicuramente quindi il momento opportuno per rivedere la storia dell'Etiopia e il ruolo del suo più famoso figlio, l'imperatore Haile Selassie I, in una luce nuova, diciamo noi, e quindi forse diventerebbe poi un indicatore di cammino per l'Etiopia moderna e per l'intero